kaze alire samale ni yasalfnu gize ya wagnu wa kfaq dakinchi I'm done, he's a good boy. Twa kana sakshin. ግማሽ አካሌ ነሽ እኔ አላንቺ አልኖርም እንኳን ቆሜ ብቀበርም እኔ አላንቺ አልኖርም እንኳን ቆሜ ብቀበርም እኔ አላንቺ አልኖርም